ከዚያ በኋላ ያው ዳዋቸውን በመከተል እንደገና ወደ ጣይፍ ሲሄጀ በአካባቢ ያሉትን ሰዎች ደግሞ ለመወከር ባኮች አልተበገሩም። ያው የተወሰኑ ግለሰቦች ታልሆኑ በስተቀር በድብቅ አብዛኛው ባላባትና ከበርቴው አልተቀበላቸውም። ስለዚህ እኔ ረሱል ረቢል ዓለሚን ነኝ፣ የመካ ነብይ ብቻ አይደለሁም። ለምን ወደ ጎረቤት ሀገር ስጃ አልሞክርም? ሌላ እድለኛ ካለ ብለው አንድ ቀን ወደ ጣይፍ መሄድ አሰቡ። وفي هذه الظروف فزي እንግዲህ ሁኔታው በተጨናነቀበት ሁኔታ አሁንም دعዋቸውን በመከተል قصد رسول الله صلى الله عليه وسلم الطائف ወደ ጣይፍ ሀገር ሂጄ ዘካው ያለቱን ህዝቦች دعዋ ማድረግ አለብኝ። ምናልባት ከተቀበሉኝና ተተባበሩኝም አንድ ደግሞ አማራጭ ኖረኛል ብለው ወደዛ መሄድ ፈለጉ። ረጃ አይስተጅቡ ሊዳዋቲ የጣይፍ ሰዎች ጥሪን ይቀበሉኝና ይተባበሩኝ ይሆናል በሚል ተስፋ ማለት ነው። አው ይይዱሁ ወንስሩ ምናልባት ጉዳው በደንብ ተተረዱት እኛ አላማህን ለማሳካት ከጎንህ እንቆማለን ብለው ሊደግፉኝ ይችላሉ። ያኔ በመኮችም ላይ ጫና ማድረግ ይችል ይሆናል በማለት ይህን ተስፋ ሰንቀው ወደ ጣይፍ አመሩ ማለት ነው። فخرج إليها ماشيين على قدميه سبحان الله ميكمت تنكوان سسال نبراتهم بزا ساعت تمكا تنستو انداهونو يوم انقر يلم بكورا كونش بطيشو بشو هلاي اقل قاتشون زيد بن حارثان اسكتلو بقراتشو طائف درستو قوازو مالك على قدميه ولد مبند بقراتشو نيتو قوازو دي عندها ايام كوان تعطو بزاك زيمان نبساتشو درجة ومعه مولاه زيد بن حارثة ابراتشو ينبرهم عند اقل قاتشو زيد بن حارثة يتبالو بيتشانو وكان كلما مر على قبيلة في الطريق وده انتو عائف بميوة طبت قزية بيان داندو قبيلة بقيتر يادو تمندروش سيدرسو ورايالو بياك وبيادو تمندروش ያነጋግሩ ነበር። ምናልባት አላህ ወፈቀው ይደግፈኛል በሚል ማለት ነው። ያአሁ ሚል እስላም ተመከሰ ጣይፍ ያሉትን በየጓዳ ጎርጓዳ የሚገኙትን መንደርተኞች እየገቡ እኔ አላህ ነብይ ነኝ አትቀበሉኝ ማስተባበሩኝ ወይ ያሉ ይጠይቋቸው ነበር። ሀታ በለጋ ጣይፍ በዚህ ሁኔታ ሙከራ ያደረጉ ጣይፍ ዘልቀው ገቡ ማለት ነው። ወነዘለ አላ ሰላሰቲ እህወቲ ሚን ራሳ ኢተኪፍ የሰቂፍ አለቆች አበተሰቦች ነበሩ። ሶስት ወንድማማቾች በስልጣን ላይ ነበሩ በዛ ሰዓት ማለት ነው። እና እነዚህ ወንድማማቾች እንዲህ ያገሪቱ መሪ ናቸው እነሱ ከተቀበሉኝ ተቀላሉ ይሳካልኛል የሚል ተስፋ ይዘው ነው የሄዱት። ከዲአሁም ለልእስላም እዛ እንደደረሱ ባለ ስልጣናትን ወደ እስላም ጠሯቸው። ወይላኑ ስለቲ እስላምን ተቀበላችሁ እኔን መተባበር ያስፈልጋችኋልና አላህ ይሄንን ነገራቸው ብሎኛል ብለው ነገሩ። አላ ተብሊግህ ያአላህን ሪሳላ ለህዝቦች ለማድረስ እናንተ ልትተባበሩኝ ይገባል ብለው ነገሯቸው። ፈለም ይስተጅቡ ለሁ እነሱም ያልታደሉ ነበሩና አልተቀበሉም። መጀመሪያው አሉ ዋልታው ቀድሞ ስለደረሰ የመካ አብዲ በትባጭ ምናምን እየተባለ ስማቸውን አጠልሽተው ስለነበረ መኮች እነሱን ስትጠብቅ ከርማ ደሞኛ ጋር መጣ በማለት አንቋጠጧቸው ማለት ነው። አለም ይስተጅቡ ለሁ ጥሪውን አልተቀበሉም። በረዱ አለይህ አስዋ አረክ እንዲያውም አስቀያሚ የሆነ መልስ ነው የሰጧቸው። እሳቸውን እንደ በጥባጭ እንደ እብድ እንደ መጥፎ ሰው አድርገው በመዝለፍና በማንቋሸሽ ሲመልሱላቸው ፈተረከሁም እነሱንም ተዋና ወቀሰደ ለአኸሪን በአካባቢ ያሉትን ገጠሮችንም ደግሞ ለመሞከር ተንቀሳቀሱ ማለት ነው። ወዲአሁም ኢላ ቀቡል ልእስላሚ ወነስረቲሂ ባለስልጣናቶቹም ቢሲሩ ያው በዙሪያው ያሉ ከተሜውም አለቆቻችን ያልተቀበለውም ብሎ ፊቱን አዞረባቸው። ያኔ በአካባቢ ያሉ ደዘላኖችን ከጠሪዎችን ደግሞ ስትልሞክር ብለው በዛም እንቅስቃሴ ተደረገ። ወለሜ ዘሌን ተቂሩ ሚን ረኢስን ኢላ ረኢስ ያው የቀባኤል መሪዎች አሉ ጎሳ መሪዎች እስቲ ዛሬ ገሌ ቢሻለኝ እሱ እንዳ ብለው ይሄዳሉ እሱም አይቀበልም ሌላውም ዘንዳ ይሄዳሉ እንደዛ ሆነ ማለት ነው። فلم يترك احد من اشرافهم الا وكلمه نبزا بطائف كتمام هنا بزريا يمكنيه غسامريوچن عندم سو القراچوم كلهم موكروا معناته وقضى في ذلك 10 ايام يهنن جولا انقدي بماكاد 10 قنات فجو طائف اكبابي معناته لكن لم يجب له احد سبحان الله لم تقدر عندي سو انكم ان يقبل على تغنيم ይሄ ነው ጥቁር የሆነው የጣይፎች ታሪክ ማለት ነው። ባልቃሉ ለሁ እخرጅ ምን በለዲና እንደው ማንተ ችግር አጣምጣብን ተመኮችም ጋር ታጣላናለህ ተዚያ ሀገር ቶሎ ውጣ የሚል ትዛዝ ተሰጣቸው ማለት ነው። ወአግረው ቢሂ ሱቢያነሁም ወሱፋአሁም እና ህፃናቶችንና እብዶችን በሉት ብለው እንደውም በድንጋ በኩበት እየተከታተሉ እንዲደበድቧቸው አስደረጉ። ወአቢዲህም ባሮቻቸውንም ላኩባቸው። ፈለማ ተሀያአ ወኸረጀ ይሽሄድ ያለሁ ታልተቀበላቸውኝ ምስማ በመመለሴ አይቀርም ብለው ወደ አገራቸው ለመጓዝ በሚነሱ ጊዜ ወጣቶችና ህፃናቶችን ባሮዎችን በየመንገዱ እየተከታተላቸው ደግሞ ወደዚህ እንዳያስብ በድንጋ ቅጥቅጡት ብለው አዘዙባቸው። ወخرج وقفوا له في صفين بغرانا بقي بمنገዱ ዳርቻ ተሰልፈው ህፃናቶች واخذوا يسبونه يسربواቸው ጀመሩ ويستمونه ያዋርዷቸው ويرمونه بالحجاره በድንጋም ይወረውሩባቸው ነበር። حتى ادموا عقبيه وقدميه እና እግራቸውን ተረከዛቸው ሁሉ በድንጋ እየቀጠቀጡ ደም በደም አደረጓቸው። واتخطوا بنعله بالدمي ጫማቸው ደም ውስጥ የሚሸፈነው ድረስ وكان زيد بن حارثة ابراچه ነበር አገልጋይ زيد بن حارثة رضي الله عنه يقيه بنفسه እሱ ብቻውን እንግዲህ ከዛ ሁሉ ሰው በግራና በቀኝ በመንገዱ ዳርቻ የተቆለቆለውን ሰው የሚወረውረውን ድንጋ በራሱ ሰውነት እንደ ኳስ በረኛ አብዛኛውን ድንጋ በሰውነቱ ላይ እየዘነበ ይከላከልላቸው ነበር ማለት ነው። ከዛ ያመለጠው እሳቸው ላይ ያረፈ ያደማ ነበር። ወዳፊዋኑ ሱባህ ለበለላ አቁ ነፍሱን ስቶ ይከራከራል የሚመጣውን በግራ በቀኝ የሚመጣውን ድንጋ ሁሉ በሰውነቱ እየቀለመ ያበርድላቸው ነበር። ፋሳባው ሽጃጁ ፍራሲ በመጨረሻም ራሱ ላይ ከባድ ቁስለት ደረሰበት ዘይት ማለት ነው። ወስተመረታት ይስፋሃ hatta ወሰለ ረሱላህ ሰለላሁ ዐለይሂ ወሰለም ኢላ ሀይት ሊዑትበተ ወሸይበተ ኢብኒ ረቢዓ አላ ወዲ ሰላተቲ አማሊ ሚን አጣኢፍ ዑስባና ሸይባ የተባሉት የመከባላ አባቶች ጧይፍ መግቢያ ከተማወጣ እንዳለ ትልቅ አትክልት ነበራቸው። እዛ አትክልት ተሚደርሱ ድረስ እየተከታተሉ ደበደቧቸው ማለት ነው። እዛ አትክልት ሲደርሱ ጎራ ብለው አትክልቱ ገቡ። አጋጣሚ እነዚህ የመከባላ አባቶች ዑስባና ሸይባ ወንድማማቾች እዛ አትክልቱ ውስጥ ነበሩ። ተሰማቸው የተወለደ ሰው እሱ ቀንደኛ ጥላቶች ናቸው እና ወጀህል ጓደኛ ሆነው ይያሉ እነዛ ሁሉ ህፃናትና ሶፋዎች የተንጫጩ በድንጋ በኩበት እየወረወሩ ያዋከቡ ሲያመጧቸው እንደው ወንድማችን እንዴት እንደሆነ በማለት በጣም ተሰማቸው ማለት ነው። ካፊሮች ከመሆናቸው ጋር እና ገቡና አትክልቱ ሲገቡ አትክልቱ ያው ጥር ነበረውና ታጥሩ ሲገቡ እነሱ ፈቅ ብለው በርቀት ያያሉ። ያላዩ መስለው ዝም አሏቸው። እና ገብተው በጣም ደክሟቸዋልና አዛ አስር ጠጋ ብለው ተቀመጡ። በሚቀመጡ ጊዜ እነዚህ ዑስባና ሸይባ ለምን አትክልታችን ያለ ፍቃድ ገባ ምናምን ሊሏቸው አልፈለጉም። እንዲያውም አዘኑ። ተውት ይረፍስቲ ትንሽ አሉና ዝም አሉና አንድ አገልጋይ ነበራቸው እንዲያውም ወይንና የተምር ምናምን እሸት ዘቢብና እንትን ይዘህ ውሰድና ስጠው ብለው አዘዙ። ይዘላቸው መጣ። አንድ የአጀሚ ባሪያ ነበራቸው ማለት ነው። እና ውሃ ሩጦብ ዒነብ ይዞ መጣና ሰጣቸው። ያችን እየበላሉ እዚህ ባሪያ ጋራ መወያየት ጀመሩ። ማንኛውም አጋጣሚ ያው ስራቸውን መቀጠል ነው ከተገኘው ሰው ጋር ማንም ይሁን ማን። አሁንም ያው የሚደረግ ሰው አልጠፋም ማለት ነው። እና ይሄ ባሪያ መጥቶ አጠገባቸው በሚቀመጥ ጊዜ ያችን ያመጣላቸውን ሀዲያ ተቀበሉና ቢስሚላህ ብለው ቀመሱ። ቢስሚላህ ሲሉ ሰውየው ገረመው፣ ትኩረቱን ሳበው። እኔ በዛ ሀገር እንዲህ አይነት ነገር ሲናገር ሰምቻ አላቅም ያላንተ አያውቅም ምስኪን እንዲህ ባሪያ ነገር ኢንፎርሜሽንም የለው እስካሁን እዛው መካ እየኖረ ተግመሎችና ተፍየሎች ጋር ነው እሱም ይኖረው። ለመጀመሪያ ጊዜ ሲያገኛቸው ነው እሱ አላህ ለሱ ድል ነው ለቀደዘ ወሰደ ያንከለከለ ማለት ነው። እና እንደዛ አይነት ቢስሚላህ የሚል ሰው ሰምቻ ላቅም በመካገር እንዴት ነው አንተ ደግሞ የተለየ ነው እሳ ሲላቸው አነ ረሱልላህ አሉት። እኔ እኮ የአላህ መልእክተኛ ነኝ ቢስሚላህ ማለት ደግሞ ያስገርማል እንዳሉት። ለመሆኑ አንተ እስከ የት ሀገር ነው የመጣኸው አሉ። እንግዲህ ዘሚል አገኙ ማለት ነው ጨዋታ ጀመሩ። እኔማ ተሉብናን አገር ነው የመጣሁት አለ። ተሉብናን አገር ነው የመጣው ሲላቸው ምን በለዴ ዩኑስ ብን መጣ አሉት። ተዩኑስ ብን መጣ አገር አሉት። እሱ ዩኑስ ብን መጣን ታሪክ ያቃል ነብይ ነበር ወቅቱ ማን ነው በነሱ አገር እና አና ለከ ምን في اخبار ዩኑስ ብን መጣ እንዴት አወቀው ስና انه اخي انه رسول الله وانا رسول الله የዛን ጊዜ ስሜቱ ተነካ ይሄ ባሪያ ማለት ነው። የዩኑስን ታሪክ ሰምቶ ነበርና እሱም ያላህ ነብይ ነበር እኔም ያላህ ነብይ ስለሆን አላህ አስተዋወቀን ይሉታል ማለት ነው። ከዛ እዛ ጌቶቹ ባሻገር ያዩት እሱ ተሰርቆ ሰርሞቆጭ እዚህ ስለ አላህ አንተ ረሱል ባህላቸው ማለት ነው። በጣም ደስ አላቸው ያ የደረሰባቸው ነገር ሁሉ የሚያስረሳ ብስራት እንግዲህ ያልተጠበቀ ምስኪን አላህ ሂዳያ ሰጠው ማለት ነው። ከዛ በኋላ እዛ አርፈው አላባቸውን አድርቀው ሲያበቁ እንደገና ተነስተው ወደ መካ ጉዟቸውን ቀጠሉ። እሱም ያው እንግዲህ የኛ ነገር ገና ሚስጥር ነውና መለኮች ከሰሙ ደግሞ እንዳይቀጠቅጡ ተንከከው ለያዘው አሉት። እሺ ብሎ ተስማሙ። ታቸው ወደ መካ ተመለሱ ማለት ነው። وجلس النبي في الحائط تحت ظل حبلة من عنب يا عنب زاف نبرچ اند عنب እንግዲህ እንደምታቀው ሀረግ ነው እንደ ረብራብ ይደረግለትና እንጨቱ ታላይ እንደዳስ እሱ ያሰጣ ይሄዳል። እዛ ጥላ ስለነበረች እዛይ ነው የተቀመጠው። معتمدين الى جدار አጥሩን ደገፈ ብለው ታላይ ደግሞ የወይኑ ረብራብ ላይ ያለው ዛፉ ጥላ ስለአደረገ እዛች ጥሩ ማረፊያ ያገኙ። وقد اثر في نفسه ما لاقاه ناي ني طائفه تدرسباتو نجر بمنفساتو لا تلك تصوم اسدروال فدعا بالدعاء المشهور نا بزا بتام سلازم هدو سايقناو متا تبلو دمو مكو يتسمو يبسنو نجرو سلاستنقاچو تاريخاو يهونون تعلق دعاء درغوزاج بوتا لاي مالو منالو اللهم اليك اشكو دعاء قوتي